الشيطان الرجيم. بسم الله الرحمن الرحيم. ولو بسط الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء إنه بعباده خبير بصير. وهو الذي ينزل الغيث من بعد ما قنطوا وينشر رحمته وهو الولي الحميد. ومن آياته خلق السماوات والأرض وما بث فيهما من دابة وهو على جمعهم إذا يشاء قدير. وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير. وما أنتم بمعجزين في الأرض وما لكم من دون الله من ولي ولا نصير. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله. ودموج توج زاري سورة الشورى هاسبات قطر جمرون يمن مارو سورة الشورى هاسبات تقطر مالتنا. الله جل وعلا بزاري تمهر تاتش اللاي ولو بسط الله الرزق له الله سيساين بزرق نورو الله سيساين بزرق نورو لعبادي لبارو تشو سيساين الله جل وعلا بزرق نورو كويس شرفان. ولو وسع الله الرزق على عباده الله باروچ لا سيساين لهلم صفا ادرغو وبتننا بسطنرو لبغوا في الارض مدر جص لاي امصن يفصمو نبر لبغوا مالت يامصو نبر يا امص تكبارن يكناون نبر في الارض مدر جص لاي يالا لتغوا وبغوا وافسدوا في الارض بالمعاصي والاثام لان الغنى يوجب الطغيان كل جزي مالت نواتوج وندموج سو ايكونوميكالي اقمو كف ياله سيد سو المناق يجمر كف ياله سيد من አለብኝ ወደሚል ክፉ ስሜት ይሽጋገራል. ሀብት ብዙ ጊዜ ለብዙ ሰዎች ወደ ጀሃነም ሰዓት መውረጃ ሰበብ የሆነ ነው. ሀብት ዞር ብላችሁ እዩ. በሀብታቸው እየተጠቀሙ በሀብታቸው አገር እየተጠቀሙ በሀብታቸው ሃይማኖታቸውን እያገለገሉ በሀብታቸው አምላካቸውን እያስደሰቱ ያሉ በጣት የሚቆጠሩ ሰዎች ናቸው. እና አላህ ዱንያ ላይ ደሃብ አይኖር ችግርተኛ ባይኖር ሁሉም ሰው ሀብታም ቢሆን አቤት ምድር ላይ ፈሳድ ከጥግ ይስፋፋ ነበር አለ. ከጥግ ይስፋፋ ነበር. ኢብኑ ከሲር ሚላል لو اعطاهم فوق حاجتهم من الرزق لحملهم ذلك على البغي والطغيان من بعضهم على بعض اشرا وبطرا. الله جل وعلا لسوچ كفلاغوتاچو بلاي ከሚያስፈልጋቸው በላይ ሀብት ላይ ሀብት እንደራርቦ ቢሰጣቸውና ሁሉንም ሀብታም ቢያደርጋቸው ኑሮ የሰው ልጆች ምን ይሆኑ ነበር? አመጽና ጥመትን ይመርጡ ነበር. ከዛ ባሻገር ከፊሉ ላይ ወሰንን በማለፍ በኩራትና በትዕቢት ተወጥሮ አንዱ አንዱን ለመበደል ያን ሌላ አቅማቸውን ይጠቀሙ ነበር ይላል። ሀብት ሐቂቃ ነው የምላችሁ በተጨባጭ አሁን ዓለም ላይ የምታዩቸው ትርምሶች፣ ሀብት ያላቸው ሀገራት የበለጠ ሀብትን ለማካበት ሌላውን ዓለም እየፈጁት ነው። አዲስ አበባ ላይ ኢትዮጵያም ላይ ሲመጡ ባለ ሀብቶች የበለጠ ሀብት ለመጨመር ድሃውን እየኮረኮሙ እየተጫኑት መከራውን እያሳዩት ነው። ሁሉም ሰው ደግሞ ሀብታም ቢሆን ዝም ብላችሁ አስቡት፣ ከድሃ ጋር መረዳዳት የሚባል የመተዛዘን ስሜት አይኖርም። ሁሉም እጁ ላይ ያለውን ካፒታል ለጥፋት ለአመፅ ነበር የሚያውረው። እና ሀብት በራሱ አረቦች ምን ይላሉ? ኢዛ አከለት ልቡጡኑ ቆይ፣ ይህ አይደለም ንብስ አስልም በሀዲስ ደረጃ ምንድን ነው የሚሉት? ኢነ ሸረ ዊዓኢን በጣም መጥፎ ሸረኛ ከሚባሉ እቃዎች መካከል እናንተ ከምትሞሏቸው ሆድ ነው አሉ። ሆድ ነው አሉ። ነገሮች በጣም ሲመቻችሁ ሰው አይታችኋል። ሀብታም እኮ ስትሆኑ መስጊድ መግባት እጃችሁን ይዛችኋል፣ እግራችሁን ይዛችኋል። ከድሃ ጋር ተሰልፎ መስገድ ወደኋላ እያስቀራችሁ ነው የመጣው። ስለዚህ አላሁ ጀለ ወዓላ ወለው በሰጠ ላሁ ርዝቅ ለዕባድህ ለበጋው ፊል አርድ፣ የሰው ልጆች አላሁ ጀለ ወዓላ ከሚፈልጉት በላይ በሚፈልጉት መጠን ሲሳይን በስፋት ቢሰጣቸው ኖሮ ለአመፅና ምድር ላይ ወንጀልን ለመስራት የበለጠ ይንጠራሩ ነበር አለ። ወላኪን አለ አላህ፣ ነገር ግን ዩነዝሉ ቢቀደሪን፣ አላህ በልክ ነው የሚያወርደው። ማየሻ የሚፈልገውን ያህል በልክ ነው የሚያወርደው። ዩነዝሉ አርዛቅ ለዒባድ ቢማ ተቅተዲህ ልሕክመቱ ወልመስላሐቱ ከማ ጃአ ፊል ሐዲስ። አላሁ ጀለ ወዓላ ለማን ነው ሀብት የሚያስፈልገው? ለማን ነው መካከለኛ ሀብት የሚያስፈልገው? ማንስ ነው ድህነት የሚያስፈልገው የሚለውን በጥንቃቄ ያውቃል። ስለዚህ በልክ ቢቀደሪን ማየሻል። አያችሁ፣ አላህ በሚፈልገው ልክ የሚፈልጋቸው ሰዎች ርዝቅን ሲሳይን ይሰጣል። ለምሳሌ በሀብት መፈተን ያለበትን በሀብት ይፈትነዋል። ሀብት ተሰጥቶት የሀብትን ፈተና አልፎ ጀነትን የሚገዛ ጀነትን መግዛት ለሚችል አካል አላሁ ጀለ ወዓላ ሀብት ይሰጠዋል። በድህነት ዓለም ውስጥ ሰብሮ ታግሶ የሳቢሮችን አጅር አግኝቶ ከአላህ መልካም ውረታን ያገኛል የሚባለውን ሰው የአላህ በድህነት ይፈትነዋል። ወይም ደግሞ ድህነት ተሰጥቶት ድህነት ተሹሞበት ድህነቱ ፈትኖት ወድቆ ወደ ጀሃነም እሳት እንዲወድቅ የሚችል ግለሰብ ስለሚያውቅ አላሁ ጀለ ወዓላ ለሁሉም እንደየአስፈላጊነቱ ርዝቅን አከፋፍላለሁ ይላል። ወላኪን ዩነዝሉ ቢቀደር፣ ነገር ግን አላህ በልክ ነው የሚያወርደው። ማየሻ በሚፈልገው ልክ ነው ሲሳይን ለተለያዩ ሰዎች አላሁ ጀለ ወዓላ የሚሰጠው። እነሁ እሱ እኮ አላህ ማለት እኮ ቢዒባዲ ኸቢር፣ በባሮቹ ጥልቅ አዋቂ የሆነ አምላክ ነው። ዓሊሙን ቢአሕዋሊህም ወማ ዩስሊሑ ፈዩዕጢ ወየምናዕ። አላህ የእኛን የሰው ልጆችን ተጭባጭ ያውቃል፣ የሚጠቅመንን የሚጎዳንን። መፈተን በገንዘብ መፈተን ያለበትን ግለሰብ በገንዘብ ይፈትነዋል። በድህነት መፈተን ያለበትን በድህነት ይፈትነዋል። ወይብሱት ወይቅቢት፣ አላህ ከፈለገው ሰው ላይ ሲሳይን ይይዛል፣ ለፈለገው ሰው ደግሞ ለቀቅ ያደርጋል። ሐስበማ ተቅተዲህ ልሕክመቱ አረባንያ፣ መለኮታዊ መስለሓ፣ መለኮታዊ ጥበብ በምታስፈረደው መልኩ አላሁ ጀለ ወዓላ ርዝቅን እንደየሰዎቹ ሁኔታ በተለያየ መልኩ በሚያስፈልጋቸው ልክ ይሰጣቸዋል። ስለዚህ እህቶች፣ ድህነትን አላሁ ጀለ ወዓላ እኛ ላይ ሲሰልጥብን ሕክማ አለው፣ ጥበብ አለው። ያ ማለት ግን ከድህነት መውጣት ተገቢ ሰው ድህነት ከተሾመበት ድህነትን ሰርቶ ሀብታችንን ዲን ለማውጣት ሰው ለማገልገል አገር ለመገንባት ሲሆን እሰያው ያስብላል። ግልጽ ነው። ስለዚህ በተቻለ አቅም ሀብትም ከሰጠን አላህ ወደ ድህነት እንዳንወርድ ሀብቲቷን ከሀላል ከስብ አላህ ከሚፈልገው አቅጣጫ ብቻ ሀብትን ማጠራቀም፣ ካገኘን ደግሞ በኋላ አላህ በሚፈልገው መልኩ ገንዘብን ለማውጣት መታገል ይፈልጋል ማለት ነው። ስለዚህ አላህ ሲሰጠን ፈተና ነው፣ ሲከለክለን ፈተና ነውና ፈተናዎችን አልፎ ይበልጥ ወደ አምላካችን ወደ አላህ ቀረብ ማለት ይኖርብናል። ወሁወ አለዚ እሱ እኮ ወሁወ ማለት እሱ ማለት ነው። አለዚ ያ ነው ዩነዝሉ ልገይ ዝናብን የሚያወርድ ሚን ባዕዲ ማ ቀነጡ የሰው ልጆች ተስፋ ከቆረጡ ዝናብ ቀረ ብለው ተስፋ ቆርጦ ከተቀመጡ በኋላ አላሁ ጀለ ወዓላ ዝናብን አውርዶ የሰው ልጆች ተስፋ የቆረጡበትን ነገር እንዲያገኙ ተስፋቸው እንዲለመልምና ይበልጥ ለአምላካቸው መልካም ስሜት እንዲኖራቸው ዝናብን የሚያወርድ አምላክ ነው። አላህ ነገር ከህይወታችን ጋር ቁልፍ ትስስር አለው። ቁልፍ ይህ ዝናብ የሰው ልጅ እጁን አልከተተበትም። አላሁ ጀለ ወዓላ ሰማይን እንዲያዘንብ አድርጎ ሲገነባው ለአላህ አንድም አስተያየት የሰጠው አካል የለም። ጌታ ሆይ ሰማይን ከገነባህ አልቀር ከሰማይ ዝናብ እንዲወርድ አድርግ ብሎ ጥያቄ ያነሳ አካል የለም። አላህ ሰማይን ገንብቶ ለሰው ልጆች እጅግ ጠቃሚ የሆነውን ዝናብ እንድታወርድ አድርጓታል። ከሰማይ ዝናብ ከወረደ ደግሞ በኋላ ምድርን የዝናቡን ውሃ ተቀብላ ማብቀል ያለባት እንድታበቅል እየተሰነጣጠቀች የሰው ልጆች የሚመገቧቸው እንስሳዎች የሚመገቧቸው ነገር እንድታወጣ ደግሞ አደረገ። ይህ ሁሉ የአላህ ስራ ነው። ስለዚህ አላህ ጸጋውን እየቆጠረ ነው። እናንተ ሰዎች አላህ እኮ ብሎ ማለት ዩነዝሉ ልገይሰ ሚን ባዕድ ማ ቀነጡ ወላሂ ዝናብን አላህ ቀጥ ቢያደርጋት እየተያያችሁ ነው የምታልቁት። እየተያያችሁ ቴክኖሎጂ ትልቅ ጸጋ ሰጥቶናል። እንዳልኳችሁ ዝናብን ቀጥ ቢያደርጋት እየተያየ ልጆቻችሁ አይናችሁ እያዩ ረግፉ ነበር። ስለዚህ ወሁወ አለዚ ዩነዝሉ ልገይሰ ሚን ባዕዲ ማ ቀነጡ አላያችሁ፣ ተስፋ ከቆረጡ በቃ አለቀልን፣ ወደምን፣ ምንበላው፣ ምንጠጣው ጠፋ ብለው የሰው ልጅ ተስፋ በቆረጡበት ሰዓት ላይ እኔ ጸጋዬን እያወረድኩኝ ነው እንድትቆዩ ያደረግኳችሁ፣ ስለዚህ እኔን ጥሎ ወዴት ወየንሹሩ ራሕመተሁ ይላል። እዝነቱን አላሁ ጀለ ወዓላ ይበትነዋል። አያችሁ፣ ዝም ብላችሁ አስቡት። ዛሬ የተመገባችሁት ምግብ ከውሃ ጋር ከፍተኛ ትስስር አለው። ያለ ውሃ እጆቻችሁ ላይ ያሉ አሁን ቤቶቻችሁ ውስጥ የተቀመጡ ምግቦች ሁሉ ከውሃ ጋር ትስስር አላቸው። ውሃ ከሌለ ህይወት የለም። ወየንሹሩ ራሕመተሁ አላህ ባወረደው ዝናብ ሳቢያ እዝነቱን ሁሉ ምድር ላይ ምን ያደርጋል? ይበትነዋል። ወየብስጡ ኸይራተሁ ወበረካተሁ ዐለል ዒባድ። አያችሁ፣ ዝናብን የሰው ልጆች ተስፋ ከቆረጡ በኋላ አውርዶ ሲያበቃ ምድር ላይ ለሰው ልጆች የሚሆኑ ጸጋዎችን፣ በጎ ነገሮችን ሁሉ ይበትናቸዋል። ወሁወል ወሊይ እሱ እኮ ነው ዋቢ፣ ተንከባካቢ፣ አልሐሚድ ምስጉንና ፍጡራኑን የሚንከባከብ ፍጡራኑን የሚጠብቅ ለፍጡራኑ አለሁ የሚል አምላክ። ወልይ ማለት ይሄ ነው። ይሄ አምላክ ብሎ ማለት አላህ ብቻ ነው። ወላሂ ስመ ወላሂ አላህ የተሰጡንን አላህ የሰጠንን ጸጋዎች ብንቆጥራቸው አንደርሳቸውም። ለዚህ ነው አላህ ምን ያለው ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ፣ የአላህን ጸጋ እንቁጠር ብላችሁ ብትነሱ በምንም መልኩ ጸጋይን ቁጥራችሁ አትደርሱበትም ማለት። ስለዚህ እህቶቼ ዝም ብሎ ምግብ ከመብላት ዝም ብሎ ከመጠጣት የአላህን ኒዕማ እያሰብን አላህን በጣም ልናመሰግነው ይገባል። ዝናብን ከያዘብን አንድም ዱንያ ላይ አቅም አለው አካል የለም። አንድም አላህ ግን ለፈተናው ለጠማማውም፣ ለበጎውም፣ ለዱርዮውም፣ ለጨዋውም፣ ለአማኙም፣ ለከሃዲውም ዝናብን በእኩል መልኩ ጸጋ አድርጎ ሰጥቶ እየተጠቀምንበት ነው። ስለዚህ እንደ ሙእሚን ደግሞ ይህን የአላህን ጸጋ አፕሪሼት ማድረግ ያስፈልጋል። ለአላህ እውቅና መስጠት ግድ ነው። አላህን ማመስገን ግድ ነው። ለኢን ሸከርቱም ለአዚደነኩም ነው። ጌታ ሆይ እናመሰግንሃለን፣ በዝናብም ለእኛ የምትውላቸው ውለታዎች ሁሉ እኮ በርካቶች ናቸው። ተመስገን፣ ምስጋና ለአንተ ይሁን፣ ጥራት ይገባህ እያል አላህን ልታመሰግኑ ይገባል ይለናል። وهو الولي السو مالت الله مالت الولي عند الكواتش وابي تنكفا كبير الداتنو الحميد مسجون ميون أملاكنو من مسجون ميون لبت الله من الله بتشار ومن آياته الله قيتانا ويالنا تشونو الله نوزنا بميوردا ويالنا تشونو لم يفلقوا رزق ميسات كم يفلق لا يميزوا الله نوالنا تشو للا من رجال مكفلقات شواره ومن آياته الله بچنة أملاك لمهنو كملكتوش مكاكلا آيات مالت ملكتوش مالت ومن دلائل قدرته الله بچنة حيال أملاك لمهنو كل شيء لمهنو ملكتنا ما سرجع كفلقاتش خلق السماوات والأرض على يسمعنا يمدر أفتاتر أسقرامي تأمراتوش ناتشوال الدال على وحدانية خلق السماوات بهذا الشكل البديع السماين يميمس الفطور يلم مدرني يميمس الفطور يلم الله جل وعلا الجيغ أسقرى منا انقداب هنا ملكونه سماين مدرني قنباو سلذي الله قيتار اللي مبلو مكراكر قال له يهين قزوف سما ما فتر باك الله قيتار اللي مبلو مواقتا قال له يقوم كبتن مدر ما انه يزرقونت እነዚህ ሁለት ግዙፍ ፍጥረቶች እኮ የአንድዬ የብቸኛና ኃያል የሆነው አምላክ ትልልቅ ምልክቶች ናቸው። አስቸኩል አቅርህን አስረው ረጋበል ተብሎ ሊመከር ይገባዋል። ሀቂቃ ነው መላችሁ እኔ የለበስኳቸው ልብሶች የልብስ እንዳለ የሚጠቁሙ ናቸው። የልብስ ባለሙያ ልብሱን የሰሩ ሰዎች እንዳሉ ግሌቱን የሰሩ ባለሙያዎች እንዳሉ እናውቃለን። ለምን ቤቱ ዝም ብሎ አይቆምማ? በክፍል ተከፋፍሎ መብራት ተሰክቶ ሳኒቴሪ ውሃ ኤሌክትሪክ ሁሉ ፕሮሰስ አልቆ አንድ ቤት ብቻው ሄዶ ቆማይ ሎጂካል አይደለም። ግልጽ ነው ቤት ስናይ መሐንዲስ ገንቢዎች እንዳሉ እናውቃለን። ልብስ ስናይ ሰፊዎች እንዳሉ እናቃለን። ምንጣፎችን ስናይ የምንጣፍ ፋብሪካ ሰራተኞች ፋብሪካው እንዳለ ሲደመር ምንጣፉን የሚሰሩ የሰው ልጆች አካል እንዳሉ እናምናለን። ለምን? ነገራቶች የፈጠራቸውን አካል ስለሚጠቁሙ። ልክ እንደዚሁ የአላህ አምላክነት የአላህ ጌትነት አልዋጥላችሁ ያላቸው አካሎችን አላህ ምን አለ? ወሚን አያቲሂ ኸልቁ ሰማዋቲ ወልአርድ وما بث فيهما من دابة رأيتشو إني بتشنيان هيال أملاك مهونين ملكة كفلقاتشو سماين نامدرين تملكتوال كذا شاقر لنا من عليه وما بث يبتنون من قرسكي جوال فيهما بولت مست بمدر مست الله هلكو مسافر مسافر تهونو بتعم بركاتا فترطات بتنوال يأوري أينتو يبتنسى أينتو يسو أينتو የጅኑ የተክሉ አቤት ጉድ። አንዳንድ ጊዜ ቴሌቪዥን ላይ ቪዲዮ ላይ ዋትስአፕ ላይ ተለቀው የምታዩቸው ምስሎች እኔ አንድ ቀን እንደዚህ አይነት ፍጡር አለ ብዬ ማላሰባቸው ፍጥረታቶችን ባህር ውስጥ ያላችሁ፣ ምድር ውስጥ ያላችሁ፣ ሰማይ ውስጥ ያላችሁ። ስለዚህ እህቶች አላህ ጌታ ነው ስንል ኢየሱስ እኮ ጌታ አይደለም ብለን የምንከራከረው ምድር ላይ ያሉ አስገራሚ ፍጥረቶችን ኢየሱስ አልፈጠረም እያልን ነው። ይህን መፍጠር የሚችለው አካል ኢየሱስን በእናቱ ማህፀን ውስጥ ያስቀመጠ ጌታ ነው ያለን ነው። ሰማይን የገነባ አካል ማለት ኢየሱስን በእናቱ ማህፀን ውስጥ ያስቀመጠ አምላክ ነው ያለን ነው። አረ ምን ኢየሱስ ብቻ የመላእክቱ በሰማዩ ዓለም ያሉ መላእክቶች ብዛታቸው እናት የላቸው አባት የላቸው ሴክሹዋል ኢንተርኮርስ አልተደረገ ፈጠራቸው። ይሄ ብቸኛና ኃያል አምላክ ሰማይና ምድርን ገንብቶ ውስጣቸው ያለው ነገር ተንቀሳቃሽ ዳባ ማለት ተንቀሳቃሽ ማለት ነው። ህይወት ኑሮት የሚንቀሳቀስን አካል የፈጠረው አላህ ነው። ስለዚህ እሱ አምላክ ለመሆኑ እንደ ትልቅ ማስረጃ ምን ተጠቀመው? ምድር ላይ ያሉ ተንቀሳቃሽ ነገሮች ማመት ማፈጠራቸው ማን አመጣቸው? ምድርንስ ማን ዘረጋ? ሰማይንስ ማን ገነባው? አረ በጣም መታሰብ ያለበት ወገኖች አላህ ጌታ ነው። አላህ እውነተኛ የሰው ልጆች አምላክ ነው። አላህ እውነተኛ ፈጣሪ ነው። ይህንን ፈጣሪ ሰዎች ፈልገው ሊያገኙት ይገባል። ይህንን ፈጣሪ ሰዎች እጅና እግር የሰጣቸውን አምላክ ፈልገው ማግኘት አለባቸው። ተሳስተን ከሆነም ይንገሩን። ስለዚህ ወገኖቼ ይሄንን ሀያልና ብቸኛ አምላክ الله جل وعلا سلاس تواوقاتو كلب مسغنوت اتر فسفسو ابن كثير وما يشمل الملائكه والانس والجن وسائر الحيوان على الاختلاف على الاختلاف اشكالهم والوانهم واجناسهم وانواعهم ابن كثير ميلان ايه انقصالو سماين مدرن بوستاتشو الله يفطراتشن تنقساقاشن ذات مالك መላእካን ይዛል ጅንን ይዛል የሰው ልጅን ይዛል የተቀሩ እንስሳዎችን ይዛል መልካቸው አይነታቸው ጎሳቸው ጅንሳቸው የተለያየ ከመሆኑም ጋር እነዚህ ነገሮች ሁሉ የፈጠረው አላህ ነው። ስለዚህ እነሱን አይታችሁ ብቸኛና ሀያል አምላክ ለመኖሩ ትልልቅ ምልክቶች ናቸውና ተማሩባቸው ተገሰጹባቸው ይላል ወገኖች ወገኖች الله جل وعلا املاك لمهنو بلاات امين المسلاچو وفي انفسكم افلا تبصرون ميلان وفي السماء رزقكم وما توعدون ان انت سوچ ارباكاچو املاكاچو ناتكادو ارباكاچو لقساقوس ازين يهل املاكاچو تاتو اتروطو كقساقوس بلا املاكاچو مفلغو ከተራ ዒልም በላይ ስላምላካችሁ እወቁ ከስሜታችሁ ይልቅ ያምላካችሁን ህግና ስርዓት ተጠብቁ እንዲግን ካላችሁ በቃ ራሳችሁን ተመልከቷ ይሄን እጅ ይሄን እግር ይሄን አፍንጫ ይሄን ጆሮ ይሄን ጸጉር የሚያበቅለው ማን ነው ምን ብላችሁ ነው የምትክዱት ይያለ አላሁ ጀለ ወዐላ በጣም ይወቅሰናል እህቶች ፕሊስ ወንድሞች ብቻ ምን ፕሊስ ሁላችንም አላሁ ጀለ ወዐላ ይርዳን መስመር ስተናል መስመር ስተናል ስለዚህ በተቻለ አቅም ይሄንን አምላክ ፈልጉ ለማግኘት ከልብ መነሳት ግድ ነው ቁርአንን ቀረቡት ዓለምን ወዳልሆና አጫ ለመምራት የሚታገሉ አካሎች ይሄንን አምላክ አስጥለው የአምላክ ጠላት ለሆኑ ለዲያብሎስ አሳልፎ ሊሰጧችሁ ከልብ እየሰሩ ነው ከልብ ገንዘባቸውን ዕውቀታቸውን ጉልበታቸውን ስልጣናቸውን ሁሉምናቸውን የሰይጣን አሳልፈው ሰጥተው እናንተንም ጉትተው እዚህ ማህበር ውስጥ እዚህ የባዕድ አምልኮ ስርዓት ውስጥ ሊከቷችሁ ከልብ እየተሰራ ነው። ስለዚህ ይሄንን አምላክ ወጥራችሁ ያዙት ወደዚህ ምድር ያመጣችሁ ዳግም ገሉ አርዱል ማህሸር ላይ ለሂሳብ የሚያቆማችሁ ብቸኛና ሀያል አምላክ አላህ ይወፍቀን እህትና ወንድሞች እሺ ምን ባነበርኩ አው وهو على السكو ይህ አምላክኮ على جمعهم የሰው ልጆችን በመሰብሰብ ላይ إذا يشاء በፈለገ ጊዜ قدير ቻይ ነው ይላል በፈለገ ጊዜ ቻይ ነው እህቶች الله ሲፈልግ ከዛች የስፐርም ጠብታ ይሄው ምናገር የሚያስብ የሚራመድ በእጁ ብዙ ተአምራቶችን የሚሰራ የሰው ልጅ ገነባ ሰማይን የምታዩት መልኩ አላሁ ጀለ ወዐላ ገንብቶ ቁጭ አደረገ ምድርንም ዘረጋ ይሄ አምላክ አትጠራጠሩ وهو على جمعهم اذا يشاء قدير ይሄ አምላክ ገሉ አፈር ሆናችሁ ከበሰበሳችሁ በኋላ ዳግም እናንተን ለመሰብሰብ ቻይ ነው ከያላችሁበት ጎትቶ አውጥቶ ለፍርድ አንድ ቦታ ላይ እናንተን ሰብስቦ ለማቆም ሙሉ አቅም አለው አትጠራጠሩ ከተጠራጠራችሁ ውድቀት ይጠብቃችኋል ይላል وهو تعالى قادر على جمع الخلائق للحشر والحساب والجزاء الله ብሎ ማለት የሰው ልጆችን አርዱል ማህሸር ላይ ሁሉ ይሰበስባል ይመረምራል ከዛ በኋላ በየሰራቸው ልክ ወረታቸውን ይከፍላል ስለዚህ እህቶች ይሄንን አምላክ ስተን ይሄንን አምላክ ሳናገኘው ይሄንን አምላክ ከልብ ሳንቀበል ያፌዝን ያላገጥን ሞት ከመጣ አደጋው ከባድ ነው አላሁ ጀለ ወዐላ ይሄንን አምላክ በትክክል አውቀው ለሱ ህግና ስርዓት ከሚያድሩ መልካም ባሮች መካከል ያድርገን ዱዓችሁ በዚህ ጉዳይ ላይ ጠንከር ይበል እሺ ቀጥሉ አንዴ ሽቆይ ያለው አያት ደግሞ ቆይ ቅርታ ቀጥሎ ያለ አያት አላሁ ጀለ ወዓላ ምን ይመስላችሁ? የሚገርም አያት ነው። ወማ አሳበኩም የነካችሁ ነገር ሚን ሙሲበቲን ከችግር ሆኖ ፈቢማ ከሰበት በሰራችሁ ነገር እኮ ነው የነካችሁ። አይዲኩም እጆቻችሁ በሰራችሁ ነገር ነው ይህ ችግር ይህ መከራ ይህ ውጣ ውረድ ይህ እንግልት የገጠማችሁ እጆቻችሁ በሰራችሁ ስራ ነው ይላል። ወማ አሳበኩም አዩሁ ናስ ሙሲበቱን ሚነል መሳኢቢ ፊነፍሲ አዊል አምዋል በነፍሶቻችሁ ላይ በገንዘቦቻችሁ ላይ በቤተሰቦቻችሁ ላይ በሀገራችሁ ላይ በሃይማኖታችሁ ላይ በአጠቃላይ የሚገጥማችሁ ችግር መከራ ስቃይ ፈቢማ ከሰበት አይዲኩም እጆቻችሁ በሰራችሁ ስራ የምትሸምቷት አደጋ ነች አለ። ፈኢነማ ህየ ቢሰብ መዓሲኩም ለቲ እክተሰብትሙሃ እናንተ በሰራችሁት ወንጀል ሳቢያ አላሁ ጀለ ወዓላ ሲቀጣችሁ ነው ችግር መከራ መታዩት። እስር እንግልቱ፣ ድህነት፣ መራብ፣ መጠማቱ፣ በሽታው ጭምር ማለት በሽታው ጭምር የስራችን ውጤት ነው። አላህ ሊፈትነን ሲፈልግም እንደዚህ አይነት ማዕቶችን ያመጣል። ሲደመር ደግሞ በሰራነው ወንጀል ሊቀጣንና ሊያስተምረን ሲፈልግም ረበል ዓለሚን በዚህ መልኩ ምን ያደርጋል? ይቀጣናል። ስለዚህ ወገኖች አላህ ደግሞ የሚገርማችሁ ነገር ان الله اذا احب قوما ابتلاهم الى الله سوچን ሲወዳቸው ይፈትናቸዋል። ኢብራሂም በሌላ ዘገባም ይላሉ ان عظم الجزاء مع عظم البلاء ይላሉ የአንድ ሰው አላህ ዘንድ ያለው ወረታው ምንደው ከፍ የሚለው ፈተናዎች ሲበዙበት ነው። ከፍ ያለ ፈተና ሲገጥመው እዛውን ያህል ፍላጎታችን ጀነት ነው። ወአለይኩም ሰላም ባንድ ቀን ሄደ ፋልቱ ቁስ ተገናኘን በረካው እና ፈተናዎች፣ ችግሮች፣ መከራዎች በዙ ቁጥር ሁሉ አምላክ ዘንድ ሽልማቶችም ይዛውን ያህል ይበዛሉ። ይሄ ደግሞ ሎጂካል ነው፣ ሎጂካል ነው። ዛሬ ዱንያ ላይ ትምህርት ላይ ለፍቶ ደክሞ ጥሮ ግሮ የዘራ ሰው ልክ እንደዛ ውጤቱ የድካሙን ያህል ይጣፍጠዋል። ዛሬም ዱንያ ላይ የተለያየ ችግር መከራ ያስተናገዱ ሰዎች ወላሂ አላህ ጥልቷቸው አይደለም። ወላሂ የችግር መከራ መብዛት፣ መጠላት፣ መወገዝ የተሳሳተ አቋም ላይ መሆኑን አያሳይም። እንደውም አምላካችሁን ከጨበጣችሁ ስቃዩ፣ መከራው፣ ችግሩ፣ ጣውረዱ፣ እንግልቱ አላህ እናንተን ያፈቀረ መሆኑን ትልቅ ምልክት ነው፣ ትልቅ ምልክት ነው። ስለዚህ ወገኖች አንድ ፈተና፣ አንድ ስቃይ፣ አንድ መከራ፣ ድህነት፣ መንገድ ላይ ራሱ ታክሲ አታችሁ ስትንከራተቱ ያ ፈተና፣ ያ ስቃይ፣ ያ መከራ በእስላም ቋንቋ አጅር አለው። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊምን ማዩሲቡል ሙስሊሙ እኮ ነው ያሉት፣ ሙስሊምን አይነካውም አሉ። ችግር፣ መከራ፣ ልፋት፣ ድካም አተሸውከቱ ውሻኩሃል ሾክ እንኳን ቢወጋው ሙስሊም የገጠመው ችግርና መከራ ወንጀሉን የሚያራግፍለት ደረጃውን ከፍ የሚያደርግለት ነው አሉ። ስለዚህ ወገኖች በእስላም ችግር መከራ በዛ ቁጥር ሁሉ አላህ ዘንድ የምታገኙት ሽልማትና ወረታ እንደዛው እያደገ መሆኑን መረዳት ከአንድ ሙእሚን ይጠበቃል። ስለዚህ እህቶቼ የሚገጥሙን ነገሮች ሁሉ ሊያስተምሩን፣ ሊያባንኑን፣ ሊያነቁን ይገባል። ለምን? ለምሳሌ ድንገት ከሆነ ሀገር ስትወጡ ዳግም አትግቡ ትባላላችሁ፣ ፈተና ነው። እዛው ሀገር ሆናችሁ በማታውቁት ወንጀል ትከሰሳላችሁ፣ ፈተና ነው። የነበራችሁ ካፒታል ድንገት አደጋ መጥቶ ያጠፋዋል፣ ፈተና ነው። ይሄ የአምላክ ፈተና ነው። እንደዚህ አይነት በላዎች ሲገጥሙ ምን አጥፍቼ ይሆን? አላህን ምን አስቀይም ይሆን? መስመር ስቼ ይሆን? ራሳችሁን ፈትሻችሁ ፊታችሁን ወደ አላህ ማዞር እንጂ ተስፋ ቆርጦ በዛው መሄድ ነው ከአንድ ሙእሚን የማይጠበቅ ከባድ ስህተት ነው። ቢገርማችሁ ቀጥሎ አላህ ምን እንዳለ ታውቃላችሁ? ወየዕፉ አን ከሲር አለ። አላህ በዚህ መልኩ የተለያየ ችግር መከራ ሲያመጣባችሁ በሰራችሁት ወንጀል እየቀጣችሁ ነው አላችሁ አይደል? አዎ። ግን እንዳትረሱት ወየዕፉ አን ከሲር አብዛኛውን ይቅር እያልኳችሁ ነው አለ። ወየዕፉ ይቅር ይላል፣ አን ከሲር ከአብዛኛው ይቅር እያላችሁ በጥቃቅኑ ነው እየቀጣችሁ ነው የተለያየ ችግርና መከራ እያደረሰባችሁ ያለው ይላል። ትክክል ነው። ዛሬ እኔና እናንተ በምናጠፋቸው ወንጀሎች በእያንዳንዱ አላህ ቢዘን በህይወት መቆየታችን አደጋ ላይ ወድቅ ነበር። እኔ እንደዚህ ቁጭ ብዬ ሳወራ አታገኙኝ። ባጠፋኋቸው በሰራኋቸው ወንጀሎች አላህ ቢዘኝ እዚህ ቁጭ ብዬ አላስተምርም ነበር። ዱንያን የለቀጥኩት ቆይቼ ነበር። እናንተም እንደዛው። ስለዚህ ብዙ ነገር ይቅር እየተባለ እንደሆነ ወቁት። እኛም ተውብታለን። እኛ ከምንተውብተው ውጪ አላህ ይቅር ባይ አምላክ ነው። አላህ አዛኝ አምላክ ነው። ይቅር ይለናል፣ ያዝንልናል። የሚያዝንልን ይቅር የሚለን ባህሪው ስለሆነ ነው እንጂ ይቅር ባይልን ኖሮ ባጠፋ ነው ጥፋት ልክ ልቅጣቸው ብሎ ቢነሳ ወላሂ ለዚ ላ ኢላሃ ገይሩሁ ምድር ላይ አንድም ተንቀሳቃሽ ህይወት ያለው ነገር አታገኙ፣ ምድርም አትኖርም ነበር። ስለዚህ አትርሱ። ወያዕፉ አንከፊር እታቸዋል። እኛ በጣም ደካሞች ከመሆናችን የተነሳ ፈተና መቶ ዱብ ሲልብን ምድር ምን አደርገው፣ ምን አጠፋው፣ ምን ሆንኩ፣ እኔ ጥሩ ሰው ነኝ፣ ወንጀል አልሰራ፣ ምን ነው ጌታዬ። የሆነ ሰው ደግሞ ሲንገላታ ስና እሷ ምን አደረገች፣ ጨዋ እኮ ነበረች፣ ወይ ጉድ አምላክ እንደው አያይ። አቤት የሰው ልጅ ክፋቱ። ስለዚህ እህቶች ፕሊስ፣ አላህ ይወዳቸዋል። እኔ ሐቂቃ ነው የምላችሁ፣ ችግር መከራ የማይገጥመው ሰው ራሱን ይፈትሽ። ችግር መከራ የማይገጥመው ሰው ወንጀል እየሰራ እያጠፋ በሰላም የሚኖር ሰው ካለ እጅግ አደገኛ ነው። አላህ አጠራቅሞ አጠራቅሞ አንድ ላይ በጀሃነም እሳት አፈር ከድሜ ሊያበላው ነው። አላህ ምን ይላል? ሐስቡሁም ጀሃነም ይላል። የጀሃነም እሳት በቂያቸው ነች ይላል። የጀሃነም እሳት እንደምታስቡት ቀላልና ስስ ዓለም አይደለም። እዛ ዓለም ውስጥ ገብቶ መከራ ከማየት በፊት እዚሁ አንዳንድ ጊዜ እየተኮረኮምን ላጠፋናቸው ጥፋቶች አላህ ይቅር እንዲለን ያስፈልጋል። ወያዕፉ አን ከሲር ነቢ ስ ስለም ምን አሉ መሰላል? ላ ዩሲቡ ብኑ አደመ ኸድሹ ዑዲን አው ዓስረቱ ቀደሚን ወላ እኽትላጁ ዕርቅን ኢላ ቢደንቢን። ነቢ ስ ስለም ይላሉ አንድ ሙስሊም እንጨት ፊቱን አይግጠውም አሉ፣ ወይ እግሩን እንቅፋት መጥቶ አያደማውም አሉ። እንደዚሁም ደም ስሩ ላይ የተወሰነ ችግር ተፈጥሮ ደም አይወጣውም ኢላ ቢዘንቢን፣ በሰራ ወንጀል ቢሆን እንጂ ዝም ብሎ መጥቶ እሱ የሚጎዳው ነገር የለም አሉ። ወማ ያዕፉ አንሁ አክተር፣ ይቅር የሚባልበት በጣም ብዙ ወንጀሎች አሉበት። እነዛን ወንጀሎች ይቅር ተብሎ አልፎ አልፎ ችግር ነው። መኪና ራሱ እኮ የሚገጨው በሰራ ወንጀል ሊሆን ይችላል። ቤቱ የሚፈርስበት በሰራ ወንጀል ነው። ሚስቱ የምታመጽበት በሰራው ወንጀል ነው። ባሏ የሚያስቸግራት በሰራቸው ወንጀል ነው። በሰራቸው ያ ወንጀል ግን የሚገርማችሁ ነገር አንዳንድ ጊዜ ሰው ወንጀል የሚለው ዝሙት ነው፣ መስራት፣ መጠጣት፣ ሰው መግደል ነው። ውስጣችን ያሉ እጅግ የተበላሹ ብዙ ቆሻሻ ነገሮች አሉ። ምቀኝነት አለ፣ ትዕቢት አለ፣ እልህ አለ፣ ጥላቻ አለ፣ መጥፎ ጥርጣሬ አለ፣ ቅን አለማሰብ አለ። ብዙ ተቆጥሮ የማያልቅ ወንጀሎች አሉ እና ነብዩ ምንድን ያሉት የተለያየ ችግር ሲገጥማችሁ በወንጀላችሁ ሳቢያ ነው የሚገጥማችሁ አሉና፣ ወማ ያዕፉ አንሁ አክተር አሉ። ከምትሰሩት ወንጀል ብዙዎቹን ይቅር እየተባላችሁ ነው። በእያንዳንዱ ብትያዙማ ህመች ቢሆን ትኖሩ ነበር። ከባድ ነው። ስለዚህ እህቶች ረበል ዓለሚን ይወደናል፣ ያፈቅረናል። እነሁ ወዱድ፣ እነሁ ገፉር፣ እነሁ ረሂም። ባሮቹን ወዳድ፣ ለባሮቹ አዛን፣ ባሮቹ ሲያጠፉ ይቅር ለማለት የሚፈጠን ተዋብ፣ ሲመለሱ የሚቀበል ያሰላም። እንደዚህ አምላክ እንደዚህ አይነት አምላክ እያለን መስመር ለቀን በዛው መዝለቅ እጅግ አደገኛ ነው። ስለዚህ እህቶች ወንድሞች፣ አላሁ ጀለ ወዓላ የተሻለ ነገር እንዲሰጠን መሰበር፣ መታገልና አላህን ማመስገን ተገቢ ነው። ወማ አንቱም አለ አላህ፣ እናንተ እኮ አይደላችሁም አለ ቢሙዕጂዚነ ፊል አርድ፣ ምድር ገጽ ላይ እኔን የምታስኑኝ የምታቅቱኝ አይደላችሁም አለ። ባጠፋችሁ ጥፋት ሊይዛችሁ ብዬ ብነሳ አታቅቱኝም። ከያላችሁበት የትኛውን ቦታ ውስጥ ደግሞ ጎርጉያ አውጥቼ መቅጣት እችላለሁ አለ። ዛሬ ምድር ላይ የሰው ልጆችን ደም እንደ ጉድ እያፈሰሱ እየጠጡ ያሉ አካሎች አሉ። በሰው ልጅ ደም ቁጭ ብለው ጠረጴዛ ዙሪያ እየዶለቱ ያሉ አሉ። ግፍ ከጥግ እስከ ጥግ ያለማቋረጥ የሚሰሩ አካሎች አሉ። የሚሰሩ ተሳስተው እንዳይመስላችሁ፣ አስበው አቅደው አውጥተው አውርደው የሰው ልጆች ላይ ግፍ ምድር ላይ እየተሰራ ነው። አትጠራጠሩ። ወማ አንቱም ቢሙዕጅዚነ ፊል አርድ። አላህን የሚያቅተው አንድ አካል የለም። ዛሬ በዚህ መልኩ ምድር ላይ የተለያየ ግፍና መከራ የፈጸሙ ሰዎች ወላሂ አለዚ ላኢላሃ ገይሩሁ ከእስፐርም ጠብታ የተገነቡ ናቸው። የሚገርማችሁ አፍንጫቸው ስር ትንኝ እንደ ንምሩድ እንኳን ቢለቀቅ ትንኟን ከአፍንጫቸው ስር ማውጣት የማይችሉ ደካሞች ናቸው። ትንሽ በሽታ አምላክ ቢለቅባቸው ያን በሽታ መቋቋም የሚችል አካል የላቸው። እንደምታዩት ሁለት እግር ሁለት እጅና ምናልባት ሜትር ከዘጠና ሜትር ከሰማንያ ቁመት ያላቸው ናቸው። ስለዚህ ወንድሞች እህቶች፣ አላሁ ጀለ ወዓላን እናቅተዋለን። ምድርን የገነባ አምላክ ወላሂ ሸሽታችሁ አታመልጡትም፣ አታመልጡትም። ሰማይን የገነባን አምላክ ወላሂ ሸሽታችሁ አታመልጡትም። አመጻችሁም አትቀሩም። በጎም ሰርታችሁ አይክዳችሁም፣ ስራችሁን አያበላሸውም። ወረታ የሚከፍል ለአጠፊዎች ደግሞ ተከታትሎ ይዞ ተገቢ ቅጣታቸውን የሚሰጥ አምላክ ነው። ይህን አምላክ ውደዱት፣ እወቁት፣ አፍቅሩት። አመፁን አላህ አንሳለን። ወማ ለኩም መላ ለእናንተ ምን አላችሁ? ወይም ወማ ለኩም ለእናንተ የላችሁም፣ ሚን ዱኒላሂ ከዚህ አምላክ ሌላ፣ ሚን ወልይን ወላ ነሲር፣ ሚን ወልይን ጠባቂ፣ ዋቢ፣ ተንከባካቢ የላችሁም። ወላ ነሲር አረ ረዳትም የላችሁም። ረዳታችሁ እሱ ብቻ ነው። ጠባቃችሁ እሱ ብቻ ነው። ዋቢያችሁ እሱ ብቻ ነው። ይሄ ብቸኛ እውነት እኮ ነው። አስባችሁታል እህቶች? ወላሂ እናታችሁ ታመው ሀቂቃ እናታችሁን ከዛ ስቃይ መውጣት የሚችለው እሱ ብቻ ነው። በትክክል የሰው ልጅማ እኮ ቢችል ኖሮ የምትወዷት እናታችሁ እኮ አትነጥላችሁ ነበር። የምትወዱት ልጅ በህይወት አታጡጥም ነበር። እናንተ የምትወዱትን ኩላሊት አታችሁ አትቀመጡም ነበር። የሚወዳችሁ የሰው ልጅ መተካት ቢችል ያሰላም። እግሮቻችሁ ተቆርጠው እኮ የተሸማቀቃችሁ በአንድ እግር በክራንች አትሄዱም ነበር። ለምን? የሚወዳችሁ አካል የሰው ልጅ አቅም ቢኖረው የተካው ነበር። ወላሂ ወማ ለኩም ሚን ዱኒላሂ ሚን ወልይን ወላ ነሲር፣ ከአላህ ውጭ ዋቢ፣ ተንከባካቢ፣ ረዳት አታገኙም። ጠባቂያችሁ እሱና እሱ ብቻ ነው ይለናል። ስለዚህ እህቶች ይህንን አምላክ መተው፣ ይህንን አምላክ መልቀቅ አደጋው ከባድ ነው። ከዚህ አምላክ ውጭ የሚኖረው ህይወት እንዳልኳችሁ አደጋው ከባድ ነው፣ ኪሳራው ከባድ ነው፣ መጨረሻው ከባድ ነው። አላህ ይህንን ነገር ተረድተው ለአምላካቸው ቅን ልቦና ኖሯቸው አምላካቸውን ከሚያከብሩ መልካም ባሮች መካከል ያደርገን። ወማ አንቱም ቢሙዕጅዚነ ፊል አርድ ወማ ለኩም ሚን ዱኒላሂ ሚን ወልይ ወላ ነሲር። አላህን አታስኑት፣ አታቅቱት። ከሱ ውጭ ዋቢ፣ ተንከባካቢ፣ ረዳት የላችሁ። ታዲያ ወዴት ወዴት ወዴት ወደ ማን ልትጠጉ? ማን ሊያተርፋችሁ? ማን ሊጠብቃችሁ? ከሞት ማን ሊከላከልላችሁ? አላህ ሊቀጣችሁ አስቦ ማን ሊያስጥላችሁ? አረ ማንም የላችሁ። እህቶች አላህ ይወፍቀን። ቁርአኑን ተረድተው ከሚኖሩ መልካም ባሮቹ ተርታ ይቀላቅለን። አላህ ከኛ ጋር ይሁን። ልቀጥል። ልቀጥል ወይ ልቀጥል እህቶች? ልቀጥል ወይ? እሺ አልደከመኝም። ወሚን አያቲሂ ሌላም ምልክት ከፈለጋችሁ አለ። ወሚን አያቲሂ አላህ ጌታ ለመሆኑ ብቸኛና ሀያል አምላክ ለመሆኑ ማስረጃ ከፈለጋችሁ፣ ወሚን አያቲሂ ከምልክቶቹ መካከል አልጀዋሪ ተጓዧንም ይዋት ፊል ባህሪ ባህር ላይ የምትጓዘውንም መርከብ ይዋት ከል አዕላም ከል ጂባል ማለት ነው። እንደ ተራራ በባህሩ ላይ ተሰክታ በጣም በርካታ የእናንተን ጉዛ ቁሳቁስ ይዛ ምግቦቻችሁን፣ መጠጦቻችሁን፣ የምትፈልጓቸውን ነገሮች ከአንድ ሀገር ወደ አንድ ሀገር ለማሻገር እንደ ተራራ ባህሩ ላይ ተሰክታ የምትንጎማልለዋን መርከብ እስኪ ተመልከቷት። ማን ነው እዚህ ስስ በሆነ ባህር ላይ ይህን ግዙፍ መርከብ እንዲቀመጥ ያደረገው? እኛ እኮ በእግራችን ረግጠን መቆም አንችልም፣ ልንሄድበት አንችልም፣ አቅምም የለንም። ግልጽ ነው። ስለዚህ ወሚን አያቲሂ አላህ ጌታ ለመሆኑ ምልክት ከፈለጋችሁ ወሚን አያቲሂ ምን አያትህ አልጀዋሪ ፊል ባህር፣ ባህር ላይ የምትጓዙ መርከብ አላህ ጌታ ለመሆኑ ከምልክቶች መካከል አንዷ ነች። ከለአዕላም እንደ ተራራ ገዝፋ የምትታዩ ባህር ላይ የምትጓዙ መርከብ ትልቅ ምልክት ነች። እንሻ አላህ የፈለገ እንደሆነ ዩስኪን ሪያሓ ንፋሱን ቀጥ አድርጓል። ፈየዝለልነ ከዚያስ ይሆናሉ አላ ፈየዝለልነ ይሆናሉ ረዋኪደ ዓላ ዘህሪሂ ረዋኪደ ማለት የቆሙ ዝም ያሉ ማለት ነው። ለካ ባህር ባህር ነው። መርከብን ይዞ የሚሄድ ምንም አቅም የለውም። አላሁ ጀለ ወዓላ ንፋስን መርከቢቷን እንድትገፋ ይልከዋል። ስለዚህ ንፋስ ይመጣና መርከቢቷን ሹፌር አለው፣ ካፒቴን አለው። በዛ መሰረት ካፒቴኑ ወደሚፈልገው አቅጣጫ መሪውን ብቻ እያንቀሳቀሰ አላህ ንፋሱን ልኮ መርከቢቷ እንድትጓዝ ያደርጋታል። ይህም እኔ አምላክ ለመሆኔ ትልቅ ምልክት ነው። አለመስመጧ፣ በንፋስ አማካኝነት እንድትጓዝ መደረጓ፣ ያ እናንተ የምትቆሙበት ሊያስምጣችሁ የሚችል ባህር ውስጥ ይህን ግዙፍ መብረቅ እንዲንቀሳቀስ ማድረጌ ትልቅ ምልክቴ ነው። ፈየዝለልነ የአስከነ ሪያሐ ወአውቅፈሀ ፈየዝለልነ ይሆናሉ ረዋኪደ መርከቦች ፈየዝለልነ መርከቢቷ ትሆናለች ረዋኪደ የቆመች አላ ባህሪሂ የባህሩ ጀርባ ላይ ቀጥ ብላ የቆመች ትሆናለች። ቢፈልግ ኑሮ አላህ ነፋሱን ቀጥ ያደርጋል፣ መርከቢቷን ቀጥ ትላለች። ቀጥ አለ ማለት ደግሞ እናንተ ያችን መርከብ ከዛ ወደምትፈልጉበት አቅጣጫ ለመውሰድ የምትችሉበት አቅምን ከእናንተ ላይ ሁሉ ማንሳት ትችላለሁ። ስለዚህ እኔም ትልቅ ማስተማሪያ እንዲሆናችሁ ባህር ላይ መርከብ ሲንቀሳቀስ በደንብ ቁማችሁ ለማስተዋል ሞክሩ ነው የሚለው። በደንብ ለማስተዋል ሞክሩ። ዝም ብላችሁ ተሳፍራችሁ ከመሄድ ይህንን መርከብ ማን ነው የሚያንቀሳቅሰው? ዝም ብሎ ነው ያለን። ወሚን አያቲሂ አላህ ጌታ ለመሆኑ ምልክት ይላ ከፈለጋችሁ አልጀዋሪ ፊል ባህር ባህር ላይ የምትጓዘው መርከብ ትልቅ ምልክት ነች አለና ከልአዕላም እንደ ተራራ ተሰክታ ባህር ላይ የምትጓዘው መርከብ ትልቅ ምልክት ነች። እየሻ ከፈለገ ደግሞ አላህ ዩስኪን ሪሓ ንፋሱን ያቆመዋል። ፈየዝለልነ እነዛ መርከቦች ይሆናሉ ረዋኪደ የቆሙ ይሆናሉ አላ ባህሪሂ ባህሩ መሀል ላይ ቀጥ ብለው የቆሙ ይሆናሉ። ወደምትፈልጉበት አቅጣጫ እንዳይሄዱ ማድረግ ይችላለን። ይህን ደግሞ አላደረግኩም። እናንተ እንድትጠቀሙ ከአንዱ ሀገር ወደ አንድ ሀገር ምግቦቻችሁን፣ ቁሳቁሶቻችሁን እንዲያመላልሱ ማድረግ እናንተን አገዝናችሁ ይላል አላሁ ጀለ ወዓላ። ስለዚህ እነዚህ ነገሮችን በደንብ እያያችሁ የእኛን አምላክነት ብትገነዘቡ ጥሩ ነው ይላል። እነ ፊ ዛሊከ አለ በዚህ ውስጥ እኮ ለአያቲን ምልክቶች አሉ ሊኩል ሰባሪን ለታጋሾች ሁሉና ሸኩር ለታጋሾችና ለአመስጋኞች ሁሉ ትልቅ ምልክት አለው ተአምር አለው ይላል። ባህር ላይ መርከብ ሲጓዝ፣ ሰማይ ስትፈጠር፣ ምድር ተፈጥራ እነዚህ ነገሮችን ትክ ብላችሁ ስታዩ ሐቂቃ ነው ምላችሁ አላላ ሐቂቃ ነው ምላችሁ ትልቅ ተአምር አለ። ሷቢሮች ከሆናችሁ አምላካችሁን ለማመስገን የተዘጋጀ ልብ ካላችሁ የእውነት በጣም በርካታ ተአምር ውስጡ አለ እያለን ነው። አው ዩቢቁሁነ ልክ ነኝ? አው ዩቢቁሁነ ቢማ ከሰቡ ወእንሸ የጅዐለ ሪያሐ ዓዋሲፍ ወየግሪቅ ሀዲህ ሱፉን ወአህልሃ ቢሰበቢ መቅተረፉ ሚን ጀራኢም። አው ዩቢቁሁነ ወይ አላህ ሊያጠፋቸው እኮ ይችላል። ያን ግዙፍ እንደ ተራራ የገዘፈ መርከብ ይዘው ሲጓዙ ነፋሲቷን ቀጥ ማድረግ ይችላል። መርከቢቷን ባህሩ መሃል ላይ ትቀመጣለች። ይፈልግ ይሄን ያደርጋላል። አው ወይም ደግሞ ዩቢቁሁነ አላህ ሊያወድማቸው ነው ሊያጠፋቸው ይችላል። ቢማ ከሰቡ በሰሩት ወንጀል ሳቢያ አላህ ሊያጠፋቸው ሁሉ ይችላል። በቃ መርከቢቷን ያ ንፋሱን አውሎ ንፋስ ያደርገዋል። ባህሩን ደግሞ ማዕበል እንዲነሳ ያደርጋል። ዘና አብለው የሚሄዱበትን መርከብ ልክ እንደ ታይታኒክ እንድትሰምጥ ማድረግ ሁሉ ይችላሉ። መንገዱ ስለማልፈልግ ስለማልቸኩል ለእናንተ ያለኋችሁን የብቻ ስለሆንኩኝ በዚህ መልኩ ባህር ላይ መርከቢቷ እንድትንቀሳቀስ ያደርጋል እንጂ አድርጋታለሁ እንጂ እናንተማ መርከቡን ከአንድ ሀገር ወደ አንድ ሀገር ለመውሰድ የሚያስችል አቅም አልነበራችሁም ነው ምለው። ወያዕፉ አን ከፊር፣ አሁንም አትርሱ አብዛኛው ወንጀሎቻችሁን ይቅር እያላችሁ ወያዕፉ እየተወላችሁና ይቅር እያላችሁ ነው። አን ከፊር፣ ከብዙ ወንጀሎቻችሁ አምላክ ይቅር እያላችሁ በዛ ላይ እየተንከባከበ መርከቦቻችሁን ባህር ላይ እንዲጓዙ እያደረገ ያለ አምላክ ነው። ይህንን አምላክ ትታችሁ አቅጣጫ መቀየራችሁ ይጎዳችኋል እንጂ አይጠቅማችሁም ነው የሚለው። ወያዕለመ ለዚነ እስቲ ምን ያህል ተቀራልን? ሰላሳ አራት ተቀጥላልን? ትንሽ ነው። እሺ ወያዕለመ ለዚነ እነዛ ሰዎች እኮ ያውቃሉ አለ። ወይም ደግሞ እንዲያውቁ ብዬ ነው። ወያዕለመ እንዲያውቁ ብዬ ነው። አለዚነ ዩጃዲሉን እነዛ የሚከራከሩት አካሎች ፊ አያቲና ባወረድናቸው አንቀጾች ወይም ባወረድናቸው ተአምራቶች ከመቀበል ይልቅ ሙግጅ፣ ክርክር፣ ጭቅጭቅ የሚፈልጉ ሰዎች እንዲያውቁ ብዬ ነው። ማለሁም ለእነሱ እንደሌላቸው ሚመሒስ መሸሻ መጠጊያ እንደሌላቸው እንዲያውቁ ብዬ ነው ይህን ያደረግኩት አለ። ወሊያዕለመ ልኩፋር አልሙጃዲሉነ ፊ አያት ላሂ ቢልባጢል የአላህን አንቀጾች የአላህን መለኮታዊ ምልክቶች ከመቀበል ይልቅ ክርክር የሚወዱ ከሃዲዎች እንዲያውቁ ብዬ ነው አለ። ምን አነሁ ላ መልጃአ ለሁም ወላ መህረብ ለእነሱ መጠጊያም ሆነ መሸሻ እንደሌላቸው ምን ዐዛቢላህ ከአላህ ቅጣት ነገ መሸሻ ማምለጫ መጠጊያ እንደሌላቸው እንዲያውቁ ፈልጋለሁ። እንዲያውቁም ስለምፈልግ የኔ አምላክነትን የሚያስረዱ ምልክቶችን እየጠቀስኩላችሁ ነው፣ እየነገርኳችሁ ነው። ይህን የማደርገው ደግሞ ከሃዲያን እንዲረዱና እንዲያውቁ ስለምፈልግ ነው ይላል አላህ። ምን ቅያማ ቀን ስቀጣቸው ማለሁም ምን መሒስ፣ መሒስ ማለት መሸሻ መጠጊያ የሚሮጦ ከችግር ከመከራ የሚያድናቸው አካል ፍለጋ መሸሻ የሚባል ነገር እንደሌላቸው እንዲረዱ ብዬ ነው። ሊያዕለም አልኩፋር ኢዛ ተወሰጡ አልባሕረ ወገሽትሙ ርያሑ ሚን ኩል መካን አነሁ ላ መልጃአ ለሁም ሲወላ ወላ ዳፊዐ ለሁም ኢን አራደ አላሁ ኢህላከውም ወዩኽሊሱነ ለሁ ልዒባደተ። ያቺ ሁለተኛው ሀሳብ ደግሞ ማለሁም ቢመሒስ ማለት አላህ ምን አለን ላይ ንፋሷን አቁሜ መርከቦቻቸው በባህሩ መሀል ላይ እንዲሆን ማድረግ እችላለሁ። ወይም ደግሞ አው ዩቢቁሁና ላይ ማጥፋትም ሁሉ እችላለሁ አለ። ንፋሱን አውሎ ንፋስ አድርገዋለሁ፣ ስፈልግ ደግሞ ከታች መውጅ የባህር ማዕበል እንዲነሳ አድርግና ላጠፋቸውና ድምጥጣቸው ልከታቸው እችላለሁ አለ። ይሄን እንደምችል የምናገረው ሊያዕለመ ለዚነ ዩጃዲሉነ ፊ አያቲና በአንቀጾቻችን ላይ የሚሟገቱና የሚከራከሩ ከሃዲያን እንዲያውቁ ብዬ ነው አለ። ምን ማለሁም ይመሐስ በዛ በችግር ወቅት እኔ ሳወድማቸው እኔ ሳጠፋቸው ንፋሲቷን ሳቆማት መሸሻ መጠጊያ መጠለያ እንደሌላቸው እንዲረዱ ስለምፈልግ ነው ይህንን ቋንቋ እየተናገርኩ ያለሁት ይላል አላህ። ስለዚህ ወገኖች አላህ አሁን እናንተ ራሱ ህፃን ልጃችሁም ስማ እኔ አባተ ነው ወዴትም አትሄዳትም፣ ተጠንቀቅ እንደሆነ ተጠንቀቅ፣ ስርዓት ይዘህ ትኖር ከሆነ ስርዓት ይዘህ ትኖር ትላላችሁ። ምን ማለታችሁ ነው? እወቅ እኔ ማስቀምጥልህ ስርዓት ካልተቀበልክ አብረ መኖር አንችልም፣ ወዴትም ደግሞ ሸሽተ እንደ አባት ሆነ የሚቀበል አካል የለም እያላችሁ ነው። አላህም የእሱን ሀያልነት የሚገልጹ ምልክቶችን አስቀመጠና ይሄን የማደርገው ከሀዲያን የአምላክን ህግና ስርዓት ለመገፍተር ለመጣር ሲታገሉ እኔ ልቀጣቸው ሳስብ መሸሻ እንደሌላቸው እግረ መንገዱን እንዲማሩና እንዲረዱ ስለፈለግኩ ነው አለ። ቀጠልኩ። ፈማ ኡቲቱም የተሰጣችሁት ነገር አላችሁ። ገንዘብ ቢሰጣችሁ ለብሳችሁ በልታችሁ ጠጥታችሁበት ጥላችሁ ትመጣላችሁ። መኪና ቢሰጣችሁ ትንሽ ጊዜ ነድታችሁ ጥላችሁ ትመጣላችሁ። ስለዚህ ዱንያ ላይ የሚሰጣችሁ ነገር ካለ አዩሀናስ ሚን ኒዕሚ ዱንያ ወዘህረቲሃ አልፋኒያ ፈኢነ ማ ሁወ ነዒሙን ዛኢል ተተመተዑነ ሲመጣ ጥላችሁት ነው የምትሄዱት። ስለዚህ ጥቂት ጊዜ የምትጠቃቀሙበት ነገር መሆኑን አትርሱ። ሀቂቃ ነው። አይታችኋል። በርካቶች እኮ ከኛ በፊት እኮ አልፈዋል። ወላጆቻችን አልፈዋል። አያቶቻችን፣ ቅድመ አያቶቻችን አልፈዋል። ንጉሶች፣ ፕሬዚዳንቶች፣ ሀብታሞች ሁሉ አልፈዋል። ዱንያ ላይ የተሰጣቸው ነገር ተጠቃቀሙበት። ቀኑ ሲደርስ እርግፍ አድርገው ጥሎት ሄዱ። እናንተ የሚጠብቃችሁ ይሄ ነው እያለ ነው። ወማ ዒንደላህ አላህ ዘንድ እኮ ያለው ነገር ኸይሩን ወአብቃ፣ ኸይሩን በላጭ ነው፣ ወአብቃ ቀሪና ቋሚ ነው። ዱንያ ላይ ያለው ጠፊ፣ ዝቅተኛ፣ ብዙም የሚያጓጓ አይደለም። ቤትም ይሰለቻል፣ መኪናም ይሰለቻል። ግድ ሆኖ እንኖራለን እንጂ በቃ ዱንያ ላይ ያለው ነገር ሁሉ ይሄን ያህል የሚያጓጓ አይደለም። የአኼራው ግን እጅግ የተሻለ የሚያጓጓ፣ ፍጹም ሰላም፣ ፍጹም ደስታ ያለበት ምርጥ ቋሚ ዓለም፣ በዛ ላይ አብቃ ነው። ስለዚህ እህቶች፣ ወንድሞች አላሁ ጀለ ወዓላ በሰጣችሁ ጸጋ ተጠምዳችሁ እዛ ስር እየተርመሰመስን ሞት እንዳይመጣ መጠንቀቅ ያስፈልጋል። እጃችን ላይ ያለው ካፒታል እስክንሞት አሁን የሀምሳ ዓመት ከመካከላችን 50 ዓመት 45 ዓመት ብዙዎች አለን አይደለም። በቃ ከዚህ በኋላ የተሰጣችሁ ጸጋ ጥላችሁት ልትሄዱ የቀራችሁ ጥቂት እድሜ ነው፣ የቀናት፣ የወራት፣ የዓመታት እሱንም ዓመታት አታርዘሙ፣ ጥቂት ዓመት። ስለዚህ የዱንያ ተርካምርኪ ላይ የተለጠፈን አኸራን አትዘንጉ። እኔንም አትተውንም ይላል አላህ። ሊለዚነ አመኑ ለነዛ ላመኑት ሰዎች፣ ወዓላ ረቢህም የተወከሉ በጌታቸው ላይ ለተማመኑትና ለተመኩ ሰዎች ሊለዚነ ሰደቁ ላህ ወረሱለሁ ወሰበሩ ዓላ ተርክ መላዝ ፊ ዱንያ ዓላ ረቢህም የተወከሉን ወዕተመዱ ዓላ ላህ ወሕደሁ ፊ ጀሚዕ እሙሪህም አው እነዛ አምነው ጌታቸውን በጌታቸው ላይ የሚተማመኑና የሚመኩ በነገራቸው ላይ ሁል ጊዜ መጠጊያቸው መሸሻቸው የሆኑት አማኝ ሁል ጊዜ አላህ በሰጠው ሀብት ላይ አይመካም። በገንዘቡ ላይ ከሚመካ ይልቅ ገንዘቡን በሰጠው አካል ላይ ነው የሚታመነው። ሙእሚን ባለው እውቀት አይመካም፣ እውቀቱን በሰጠው አካል ላይ ነው የሚመካው። ሙእሚን አላህ በሰጠው አቋም ላይ፣ መልክ ላይ፣ ፊዚካል ላይ አይመካም። ይህን ነገር የሰጠውን አምላክ ፈልጎ እሱ ላይ ነው የሚመካው። ስለዚህ እህትና ወንድሞች ጌታችን ላይ መመካት ትልቅ ዒባዳ ነው። ወለዚነ የጅተኒቡነ ከባኢረ ልኢትም ወለዚነ እነዚያም አለ የጅተኒቡነ የሚጠነቀቁና የሚርቁ ከባኢረ ልኢትሚ ትላልቅ ወንጀሎችን የሚርቁና የሚጠነቀቁ ወልፈዋሒሸ መጥፎና ጸያፍ ተግባሮችን የሚርቁና የሚጠነቀቁ ወኢዛ ማ ገዲቡ በተቆጡ ጊዜ ደግሞ ሁም የግፊሩን እነሱ ይቅር የሚሉት አለ። ወይ ምን ሊለን ነው? ታች ሊያረዝመው ነው። ከራስ ይበቃችኋል። እዚህ ጋር ለምንድን ነው ለለዚነ አመኑ ለነዛ ላመኑት ሰዎች በጌታቸው ላይ ለተመኩ ትልቅ ወንጀሎችን ልራቁ በተቆጡ በተበደሉ በተገፉ ጊዜ ይቅር ላሉት ወለዚነ እስተጃቡ ሊረብ ጌታቸውን ይሻሉ አቃሙ ሰላት የሰላታቸውን ቅጥ ዋመሩ ብሽ ዋምሩሁም ሽራ በይነው ወሚማ ረዝቅናሁም ወለዚነ ኢዛ አሳበትሁም አልበው ይሁም ይንተሲሩ ምናምን ብሎ ታች አካባቢ ገና እንዲሆኑ እንዲህ ያለ ባህሪ ያላቸው እንዲያደረጉ ሰዎች ይሄ ሽልማት አላቸው ይለናል። ስለዚህ ረጅም ስለምንጓዝ እንደ አዲስ ለዚነ አመኑ ወዓላ ረቢሂም የተወከሉ ከሚለው አያት ጀምሮ የሚቀጥለው ቀን በደንብ እናያለን። ኢንሻአላህ ማክሰኞ፣ ሐሙስ፣ አርብ የደርስ ሰዓታችን ነው። በዛ ቀን ኮምፒውተርም ኔትወርክም ካስቸገረ በሌላ ቀንም እየገባው አልፎ አልፎ ለመሸፈን እሞክራለሁ። አላህ ይጨመርበት። ጀዛኩሙላሁ ኸይር። እህት ወንድሞቻችን እንግዲህ የዛሬውን ደርስ በዚህ እናቁመው። ሀራ ያብሽሪ እሺ። ወእያኩም ያው እሰማለሁ አይደል? ተፍሲሩን እዚህ ላይ እናበቀዋለን። ኢንሻአላህ ያው ተጠናክረን እንቀጥላለን ብዬ ተስፋ አደርጋለሁ። አላሁ ጀለ ወዓላ ይጨመርበት። እናንተንም ቁርአኑን ገልጻችሁ አብራችሁን የምትዘልቁ ዓለም ላይ ካለው ፈተና ራሳችን የምትጠብቁ ብልህና አስተዋይ ሰዎች አላህ አድርገን። ብዙዎቻችን አንቀላፍተናል። ብዙዎቻችን ነገሮችን ቀና ብለን ማየት አልፈቀድንም። እኛ ላይ ምንን እየተሰራ ነው? እኛ ላይ እኮ አይደለም፣ የሰው ልጆች ላይ እኮ ነው። የሰው ልጆች ላይ ምን እየተሰራ ነው? ዓለም ላይ ምን አለ? የእስላም ዕጣ ፈንታ ምንድን ነው? የሰው ልጆች ለወደፊት የሚጠብቃቸው ዕጣ ፈንታ ምንድን ነው? አብዛኞቻችን ማየቱን አልታደልም። ከኛ ጎንበስ ብለን መብላት፣ መጠጣት፣ በጥቃቅን ነገሮች ቢዚ ይሆነናል። ስለዚህ እስኪ ቁርአኑ ላይ ትንሽ ቸከል ልንበል። ቁርአኑ የሚነግረንን ለማየት ለማዳመጥ እንሞክር። አላህ በሰማነው የምንጠቀም ታታሪ የእሱ አገልጋዮች ያደርገን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሌላው ቅድም እንዳነሳሁት ባለፈው ከባድ ፖይንት አንስተናል። ከሪፖርቱ በኋላ የኡድሂያ እርድ ማረድ የሚፈልጉ ሰዎች ካሉ ምናምን የሚባል ነገር ነበር። እሱን አስቡና ያው ስልኬም እንትኔም አላችሁ፣ አብረን መስራት እንችላለን። ከዛ ውጭ ደግሞ መል ሙስተቅበል፣ ወደፊቱ በዚህ ሩም ሳቢያ ምንድን ነው ልንሰራ አሰብነው። የተወሰኑ ወንድሞች ይቀጥል ምናምን የሚል ሀሳብ አንስተው ነበርና የኢንተርኔት ዘመሩ እንድታጨርሹ ማይኮን ጥለሽ ወረሽ እ ፈጠንኩብሽ። ማሻላ አላህ ይጨምርልሽ። ይሰማለሁ አጀማ ተራይን ስለወሰሽ ብዬ የምትሎ ብዬ ወጣ የአመን የተረሰ ነበር ነው። ኦኬ እንግዲህ ያው የተሳሳትኩት የምታረመውን ተካፈሉ ማለት ነው። አዑዙ ቢላሂ ሚነ ሸይጧን ረጂም። ብስሚላሂ ራህማን ራሒም። አልሐምዱሊላሂ ሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ ዓለይሂ ወሰለም። ወለው በሰጠ ላሁ አላህ ቢዘረጋ ኖሮ አርዝቀ ሲሳይን ለኢባድህ ለባሮቹ ለፍጡራኑ ለህዝቡ ሲሳዩን ቢዘረጋ ኖሮ ለበጋው ድንበር ያርፉ ነበር። ፍል አርድ በምድር ላይ በምቀኝነት ድንበር ያርፉ ነበር። ወላኪን ነገር ግን ዩነዝሉ አላህ ያወርዳል ቢቀደሪን በልክ ያወርዳል ማየሻው ለሻለት ሰው በልኩ ያወርድለታል ማለት ነው። ሁላችን በሀብት ብንበለጽግ፣ ሁላችን አንድ ላይ ሀብታም ብንሆኑ እርስ በርስ በመመቃኘት ድንበር እናርፍ ነበር፣ እንጠም ነበር። ስለዚህ አላህ ለሻለት በልኩ ያሳንስበታል፣ አላህ ለሻለት ደግሞ ርስቁን ያሰፋለታል ማለት ነው። እነሁ አላህ እኮ ቢዒባዲሂ በባሮቹ ላይ ኸቢሩን ውስጥ አዋቂ ጌታ ነው። በሲር ተመልካችም ነው። ኸቢሩን ቢማ ያስለሁም ለእነሱ የሚመቻቸውን ነገር የሚያውቅ አዋቂ ጌታ ነው። بصير بتدبيرهم وتصريف أحوالهم. የእነሱን ነገር ደግሞ በማመሻሸት በኩል ተመልካች የሆነ ጌታ ነው። የሚሻውን ነው ወይስ ለሚሻው ትርጉሙ አንድ ነው? የትኛውን ነው ኡስታዛ? ያወርዳል ቢቀደርም በልክ ማ የሻኡ ለሻለት ሰው ወይም ለሻለት ሰው ለፈለገለት ሰው በልክ ያወርዳል ማለት ነው። ነዚሉ ያወርዳል አርዛቀሁም ርስቃቸው ነበር ቢቀደርም በልክ ማ የሻኡ አላህ የሻውን ያክል ያወርዳል ለክፋይት የሚበቃቸውን ያክል ያወርድላቸዋል ማለት ነው። وهو الذي الله مالك يا نو ينزل الغيث ذنابا يميعود من بعد ما قنطوا من بعد ما قنطوا تصفح قرطوا بحالا ذنابا يميعود معناتنا وينشر يميادرس رحمته اذنتهم ذنابا كسقرطوا بحالا كلهم سو يميادرس كلهم فطران يميادرسن ذناب يميعود يكون غيثانا وهو الله مالك الولي وابينا تنكباكابي نو الحميد مزغنم يهونه نو بزي بوابينا بتنكباكابي نتو تسفرا قرطو بحالا زنابن اوردو كلن فطرا ما مدارسو مزغن يهونه جيتا نو يتغبابنا يا جماعه تتصقط برو صدقاله صافو لي كلما نورو كملكتوچو اندو نو አላህ ለመኖሩ ከመልእክቶቹ አንድ ነው። ለሱ ለትልቅነቱ ለአሸናፊነቱ መልእክቱ አንድ ነው። خلق السماوات سماين مفطروا والارض والارض مدرن مفطروا ለሱ ከታላቅነቱ ለአሸናፊነቱ አንድ መልእክት ነው። وما بت مبتر መልእክት ነው فيهما በሰማይና በምድር ምንዳበትን ከተንቀሳቃሽ ፍጡር መበተኑ ለሱ ለህያልነቱ ለአንድነቱ ለብቸኝነቱ እሱ ይሄ ራሱ አንድ ምልክት ነው። وهو على الله مالت على جمعهم وهو الله على جمعهم الناسو لمسبسب اذا يشاء بايشا غزي قياما ليقوموا الناسو لمسبسب كموت ورقه سو لمسبسب قدير شاي نو الله وما اصابكم ينكاتو نجر من مصيبه كمصيبه من مصيبه في دينكم ودنياكم كديناچنم كهيماوتاچنم بدنيام گداي ينكاتو نجر على وما اصابكم ينكاتو نجر من مصيبه كمصيبه كچگر فكمصيبه كچگر በዲናችንም ጉዳይ ሁን በዲናችንም ጉዳይ ሁን የነካችሁ ነገር ፈሪማ ከሰበት በሰራችሁት ነው። ፈሪማ ከሰበት አይዲኩም እጃችሁ በሰራው ስራ ነው የሚደርስባችሁ ማለት ነው የሚደርስባችሁ ነው ማለት ወያፉ ነገር ግን እሱ አፉ ይላል አንከثير ብዙውን አፉ ይላል ويعفو لكم ربكم عن كثير من السيئات كبزو ونجروتش لا يلنا العفو لنا مالتنا فلا يؤاخذكم بها بس ولا اي ذنب الله مالت وما انتم ان انت ادلاتكم بمعجزين يمتاقطوا ادلاتكم الارض بمدرس طلعت ان انت لتتقطوا بتلو يمتاقطوا متشنفوا ادلاتكم وما لكم لان انت يلللاتكم من دون الله كالله وجه من ولي وابنة كباكابي يتولى أموركم تكمن يادر سلاتشو تنكباكابي للاتشم ولا نصير ميرداتشم إلاتشم شجرن كما سوكد ميرداتشم إلاتشم ولي وابنة كباكابي تكمن من فلقون نغل مادر قلل أفياتش النهتان يللن كاللهوج ولا نصير شجراتش الميحسو قلن كاللهوج يللن مالتنا جمعوا يلم دي الله ما شاء الله استاذ عليك اوكي اي سمام دي يسمر يحيى انجلي وتو مقبات اللبا مهرب ومن آياته كملكته عندنا الله عشان فينا عند حيال أملاك لما هونو كملكته عندنا الجواري متدوى في البحر الجواري متنسفة مركب في البحر ببحر وسط ببحر لاي كالأعلام لكن ده ترارة متنسفة مركب عندنا كملكته عندنا بسو قدراتنا بسو شلوتنا متنسفة سو بيهون نورو بزي برقراغانا قر قوموا لما هير بم يشجروا هنا تي مركب مسافه الله لا تعلق النتو لا حيال النتو بتشن املاك لما هونو هي راسو عند ملكت نو بو حالا هين غزوف نجر ماسكيلو ان يشاء الله بيشانورو يسكن الريح نفاس قط يارغونا يقوموننا فيظللنا يهونال رواكدا يقوم يهونال على ظهره ببحر ببحر جربالاي ومن آياته الدالة على قدرته الباهرة وسلطانه القهر السفن العظيمة كالجبال تجري في البحر إن يشاء إن في ذلك بزيهست مركبته كبحر جلبالة هنا بمهيد سماين بمفتقرو بسماين بمدرست يعلو تنقل بمفتقرو لآيات لملكتنو لآيات لتعمرات لملكتنو لما ملاكتنو لكل صبار لتعقاش لهون هلنا شكور أمزقاين لهون سونا تعقاش لهون سو هلو تلك تأمر على اللبت سماين مفتروا مدرن مفتروا بالنسو لا يالله النظر هلو مبتنوا إيهن هلو ما دركوا بحر ببحر جربالاي مركب تلك وزوه مركب اللي هيد ما دركوا تلك تأمر على اللبت لما لكل صبارين لتاقاش لهون سونا شكور أمسقاني لهون سو تلك تأمر على اللبت أو يوبقهن ويم يعتفات شوال سفينة يعتفاتال بمسمت سبب يعتفاتال بما كسبوا بسر رسل الله من الزنوب كتلك كونجر كسر رسل الله يعتفاتال مركب وانكجر كبحر جربالاي كبحر لاي معرفنا كبحر لاي بمسمت يعتفات شوال ويعفو نقرقن إكرلال عن كثير كبوز وانجلات شاتشو إكرلات شوال أو فلا تشوال آيات أفات شوال مالتنا بحروا الله هونو وزوء الله ميامز أبت نغر يسروا ويم يات أفات شوال ويم دمو الله يكربوا له الفات شوال بزا بسروا سبب الله كمر كبيت وجربا لا آيات أفات شوال مالتنا ويعلم الذين إننا يوقون يجادلون ويم اندياوقون يجادلون يمين ما قطوت في آياتنا بملك توتشاتشن يمين ما قطوت يوقو ومن دياوقونو ما لهم لنسو يلاتشوم يلاتشوم مين محيس ميت تقوتنا كزيك الله كتات ما ملجام ياسم لتاتشوم ميت تقوت سو يلاتشوم ويعلم الذين يجادلون بالباطل في آياتنا الدالة على توحيدنا ما لهم من محيل ولا ملجأ من عقاب الله إذا عاقبهم على ذنوبهم وكفرهم. አዎ ይሄ በመርከብ ውስጥ ወይም ሌላ በቅያም ጊዜም አላህ የእሱ ቅጣት መጥቶ በሚይዛቸው ሰዓት ከእሱ ከአላህ ቅጣት የሚጠጉትና የሚያመልጡት የሚጠጉት ሰው የለላቸውም ማለት ነው። ፈማ ኡቲቱም የተሰጣችሁት ነገር ወይም አትሰጡም አንድን ነገር ሚን ሸይኢን ከአንዲት ነገር ከዱንያ ጸጋ ላይ የምትሰጠቅት ነገር የዱንያ ጸጋ ሀብትም ገንዘብም ይሁን ሀብትም ልጅም ይሁን ፈመታኡል ሀያት ዱኒያ የዱኒያ መጠቃቀሚያ ነው። ልጅ ብንሰጥ ሀብት ብንሰጥ ዘውጀ ሳሌሕ ዘውጀተን ሳሌሕ ብንሰጥ የዱኒያ ሁሉ መጠቃቀሚያ ነው። ወማ ዒንደላሂ አላህ ዘንድ ያለው ነገር ግን ወማ ዒንደላሂ አላህ ዘንድ ያለው ነገር ኸይሩን በላጭ ነው ወአብቃ ማይጠፋ ዳኢም የሆነ ነገር ነው። አላህ ዘንድ ያለው ነገር ማይጠፋ ዳኢም የሆነ ነገር ነው። ለዚነ አመኑ ለነኛ ላመኑት ነው። ወዓላ ረቢህም በጌታቸውም ላይ የተወከሉን በላጭ ነው። ኸይሩን በላጭ ነው። ወአብቃ ቋሚ የሆነ ነገር ነው። ለለዚነ ለነኛ ነው ይሄ የሚሆነው። አመኑ ላመኑት ወዓላ ረቢህም በጌታቸውም ላይ የተወከሉን ለሚጠጉት ለሚመኩት ነው። ጀዛኩሙላሁ ኸይረን። እንግዲህ አንዳንድ ተብተብ ያልኩበት ቦታ ካለ በጽሁፍም ወይ በድምፅም